ምዕራፍ ሁለት ክፍል ሶስት ባህላዊ ዘፈኖች። በግጥም ከሚቀርቡትና ከሚዜሙት የሥነ ቃል ዐይነቶች አንደኛው ወገን ባህላዊ ዘፈኖችን ያጠቃልላል። ባህላዊ ዘፈኖች በተለያዩ አጋጣሚዎች ላይ የሚዘፈኑ፣ የማኅበረሰቡን ልዩ ልዩ መልኮች ሊያሳዩ የሚችሉ አስደሳች የስሜት መግለጫዎች ናቸው። እያንዳንዱ ማኅበረሰብ እንደ የባህሉና እንደ አኗኗር ስልቱ ዘፈኖችና እንጉርጉሮች አሉት። በእነዚህ ዘፈኖችና እንጉርጉሮች የማኅበረሰቡ አባላት ደስታቸውንና ብሶታቸውን፣ ምኞታቸውና ፍላጎቶቻቸውን ይገልጹባቸዋል። የባህላዊ ዘፈኖች ዐይነታቸው ብዙ ነው። የሥራ ዘፈን፣ የክብረ በዓል ዘፈን፣ የሰርግ ዘፈን፣ የፍቅር ዘፈን፣ የአምልኮ ሥነ ሥርዓት ዘፈን፣ የልጆች ጨዋታ ዘፈን ወዘተ እየተባሉ ይመደባሉ። ከእነዚህ ለአብነት ያህል የሥራ ዘፈኖችን፣ የክብረ በዓል ዘፈኖችንና የልጆች ጨዋታ ዘፈኖችን የተወሰኑ ገጽታዎች በምሳሌ ቀጥሎ እንመለከታለን። የሥራ ዘፈኖች። በአብዛኛው የገጠሩ ሕዝብ በጋራም ሆነ በተናጥል አንድ አይነት ሥራ በሚያከናውንበት ጊዜ ሥራውን በተቀላጠፈ ሁኔታ ለመሥራት እንዲያግዘው ግጥም እየደረደረ ያንጎራጉራል፣ ይዘፍናል፣ ይጨፍራል። እንደ ደቦ በመሳሰሉት ቡድናዊ የሥራ አጋጣሚዎች ላይ ለምሳሌ ቤት ሲሰራ፣ አጥር ሲያጥር፣ ሳር ሲያጭድ፣ ልዩ ልዩ የግብርና ሥራዎች ሲያከናውን ያዜማል። በተናጥልም ቢሆን ማንጎራጎር የተለመደ ነው። ሴቷ ስትፈጭ፣ ስትፈትል፣ ልብስ ስታጥብ፣ ሌላው ቀርቶ ልጅ አዝላ ስታባብል እንኳን እየዘፈነች ነው። ገበሬውም በሬዎቹን ጠምዶ በሚያርስበት ጊዜ እንደ ባህሉ ያንጎራጉራል፣ ይዘፍናል፣ ይገጥማል። የሥራ ዘፈኖች ሥራው አሰልቺ እንዳይሆንና ተሳታፊዎቹ ድካም እንዳይጫጫናቸው ያግዛሉ። ዜማውም ሆነ ግጥሙ ተሳታፊዎቹን ለሥራው እንዲተጉና እንዲበረቱ ከመርዳቱም በላይ ለጊዜው ድካም እንዳይሰማቸው የማድረግ ኃይል አለው ተብሎ ይታመንበታል። ሩት ፊኔጋን እንደ ገለጸችው የሥራ ዘፈኖች ከሚሠራው ሥራ ጋር ተግባራዊ ግንኙነት ስላላቸው ከሌሎች ባህላዊ ዘፈኖች ለየት ይላሉ። ተግባራዊ ግንኙነቱ በተለይ በቡድኑ በሚሰሩ ስራዎች በሚዘፈኑት ላይ ይበልጥ ይታያል። ዘፈኑ የስራውን ተሳታፊዎች ድርጊት በማቀናጀትና በመምራት ተባብሮ የመስራት ስሜት ከማስረጹም በላይ በትጋት እንዲሰሩ ያነቃቃቸዋል። የስራ ዘፈኖችን በውቅ ለማወቅ በግብርና ላይ የሚሰሙ ግጥሞችን በምሳሌነት ወስደን እንመልከት። ገበሬዎች በአመቱ ወቅቶች ብዙ ስራዎች ይሰራሉ። እንደየ አካባቢያቸው የአየር ንብረት በጋ ከክረምት በማሳዎቻቸው ላይ የሚፈጽሟቸው የግብርና ስራዎች እንደየባህላቸው በዘፈኖችና በእንጉርጉሮች ይታጀባሉ። መሬቱን ለእርሻ ከማዘጋጀት ጀምሮ እስከ ምርት ማስገባት ድረስ በየወቅቱ በሚከናወኑ ስራዎች ላይ የተለያዩ ስነ ቃላዊ ግጥሞች ይሰማሉ። በእርሻ ጊዜ በጉልጓሎ፣ በዘር በአረም እንዲሁም ሰብል ከአራዊትና ከአዋፍ በሚጠበቅበት ጊዜ፣ በአጨዳና በውቂያ ወቅት እንደየስራው ጠባይና እንደየአጋጣሚው ባህሪ ገበሬዎች አያሌ ግጥሞችን እየደረደሩ ያዜማሉ። በእያንዳንዱ የስራ አይነት ላይ የሚሰሙት ግጥሞች ከስራው እንቅስቃሴ ጋር የተጣጣሙ ናቸው። ምንም እንኳን የዜማቸውን አወራረድና ክዋኔያቸውን እዚህ ለማሳየት ባይቻልም ከስራው እንቅስቃሴ በተገኘ እውቂያ ግምት በመውሰድ ጥቂት ምሳሌዎችን እንይ። ሀ በእርሻ ጊዜ የሚባሉ። አንድ የበሬዎቹ ቄስ፣ የበሬው መምህር፣ አቆላላፊ፣ ክምር በክምር። ሐምሌ ነሐሴ ያልተራበ ሰው፣ ሞፈር ቀንበሩን ቀሚስ ያልብሰው። ጀርጃራው ፈንዛ፣ ባንት አልደረስኩም፣ ያሽኮ በኩባል ጮሌውን ደርኩም። ማዚያ ግው ሲል ግንቦት ሲያገሳ፣ አከናናቢ ጎድጓዳ ማሳ። ሁለት ሆይ ላል ገበሬ፣ ሆይ ላል ገበሬ፣ ዲብ እያፈረሰ ባሽልማ በሬ። በርዬ በርዬ፣ አንተን የቻለ ሰው፣ ቶሎ ቶሎ ብለህ አንጀቴን አርሰው፣ እረኛህ ያለቅሳል ምሳ እያነሰው። ሶስተኛ በሬና ገበሬ ቢጣሉ ማይበጅ፣ እንዲያ ሰተት ብሎ ይጠመዳል እንጂ። እንረስ ሺልም እንረስ መጋል፣ እንድንበላ ገብስ እንድንሰለስል። ለበጉልጓሎና በዘር ጊዜ እማበራይ ደረሰብሽ ጎልጓይ፣ ሸኝበት ጣይበት ይበጃል ያንቺበት ባግድመት እንዲሞት ወደ ላይ እንዲለይ እርገጭው አፍርጭው ይቆላ ይብላላ ካልወለድሽ አመትም ጊደርሽ ነሽ ካልከበርሽ አመትም ወገዝ ነሽ። ሶስተኛ እልል በሉላት ሁለተኛ እልል በሉላት ስትጎለጉለው እዩት ሲያምርባት እሽሩሩ ላሚት የበሬው እናት እላም እሽሩሩ ሲያዩሽ ደነበሩ እላም ስሪ ስሪ እርገጭ ቦታ ትምረጭ እሰይ አጥላስ የቤቱ ሞገስ እሰይ ላሚት ሱሪ አልብሺት እሰይ እላም ክብር ያላንች የለም። ሶስተኛ ዝሩ ምስር በየገደሉ ስር በቅሎ ተገዛሉ በአንድ ቁና ምስር ተላላው ገበሬ ይውላል ከጥላ ውርጭ የመሰለ ብር ከመሬት ሲፈላ አላየኸውም ወይ የምስሩን ተራ እንደ ክረምት አግቢ ሽልንጉ ሲፈላ። ሐመሮሃ በሰብል ጥበቃ ጊዜ አንድ አረታይ ዝንጀሮ ግፋትና ገሪ አሁን ትገኛለሽ አውድማ ስትጭሪ አረታይ ዝንጀሮ ልቤን ቆረጥሽው ለፍቼ ለፍቼ ሰብሌን ጨረሽው ዝንጀሮ ታረቀች ምላ ተማምላ ማሽላውን ትታ ገብሱ ልትበላ ዝንጀሮ መንጃሮ በበላሽ ቀበሮ ዝንጀሮ ከመጣ ሰብሉን ለመብላት በወንጭፍ ገባሁት ተመለስ በሉት ታይተመለሽ ዝንጀሮ ተንኮል ያጠፋሻል ነፍስሽን በጤና ብትይሽ ይሻልሻል። ሁለት ወፊት እምቢ ካልሽ አንቺ ጄን ቅመሽ ጥራጥሬ ይተርትርሽ ይተርትርሽ ዛሬ የእኛማ ማሽላ በወፎች ተበላ የረፋንበቱ በብርድ በፀሐይ ማሽላችን ሆይ የወፎች ሲሳይ ወፎች አረሩ ተሽከረከሩ እዛፍ ላይ ወጡና ተማከሩ የወፎች ጭካኔ ያስኬዳል ምናኔ። ሶስተኛ ባበጀው አውድማ በለቀለቀው ክምሩን ገልብጬ ከመከመሪያው በአንድ ሌሊት ብቻዬን አበራይቸው ፍሬውን በልቼ ሲቀር ገለባው ደመቀ ልባሙ መጣ ሊያዘራው ያው ይንከረፈፋል ከነ ኩለሌው። መ ባጨዳ ጊዜ አንድ የጎበዝ ማጭድ ታስታውቃለች እንዳዘንተኛ ፊቷን ፈጅታለች ራሷን ታማ ሻሽ ጠምጥማለች አልቢን ገለዶ ያደርጋል ባዶ ሳብ አልቢኑን ማጨጃውን ላሽ ማጭዴ ጉረሻ ሆዴ ማጭዴ ስለት ቅጠል በላ ቆርጦ አስቀማጭ ክንዱ እስክትላላ። ሁለት የኔ ማጭድ አለው ስለት ያንተ ማጭድ አለው ስለት ከሁላችን ማነው ጉትት ሄደ ነጎደ ሄደ ወረደ ማጭዱ እንደ ሳት እየነደደ የቆመውን ጤፍ እየጎመደ። ሶስት ወገቡ ከረረ ወደ ኋላ ቀረ ማጭዱን ንጠቁት ሚስቱ ትጨድለት አንድ ጊዜ ሳቁበት። ሰ በውቂያ ጊዜ በርዬ ሹሩሩ በሬ ወዳጅ ማሩ የበሬ ቀላሽ የወንድም ታናሽ እንኳን በሰላሳ አይገኝም በሺ በርዬ ሹሩሩ ላብላህ ከዳርዳሩ ላጠጣህ ከባህሩ በአንተ ላይ ነውና የሚገኘ ሁሉ የበሬን እናት እቤት አውሏት ሳር ጨዱላት አርጋ ስሩላት ውሃ ቅዱላት በሬን የወደደ ባለም ተጓደደ በሰጋር ለሄደ። ሁለት አድርገው አመድ አድርገው ገለባ ቶሎ ቶሎ ብለን በጊዜ እንድንገባ በሬው ስራ ጎጆ ጌታው ስራ ጎጆ አሁን ታገባለህ ለፋሲካ ቆንጆ ዛሬም እናሂድ ነገም እናሂድ ካልሞላ ጉድጓዱ ካልጠገበ ሆድ በሬው ስራ ቤት አያ ስራ ቤት የምንበላበት የምንጠጣበት በርዬ አትዋል በሰው እያየ አትዋል በሰው ጌታህን ሆድባ ሰው መብል እያነሰው መጠጥ እያነሰው። ሶስት በርዬ ሹሩሩ ደብርዬ ሹሩሩ የበሬን ውለታ እንጫወት ማታ በሰፊ ገበታ በዋንጫ ጋጋታ በርዬ ሹሩሩ እናዞራለን እኛም እንዳየን ጥንዱን ዘመምን ጥንድ በሬ ዶለን በሬ አንተ ባትኖር ደብሬ አንተ ባትኖር ምን እንሆን ነበር በሬ ደጉ ላንተ ያደገደጉ ላንተ ነው ማረጉ የወንድም ትንሹ የበሬ ቀላሹ አይገኝም ቢሹ በሬ ባንተ ላይ ይመስላል አዳይ በሬ ባንተ ጫንቃ ይመስላል ጨረቃ በግብርና ልዩ ልዩ ስራዎች ላይ የሚዜሙት ግጥሞች ይዘት ሲጤን አያሌ ጉዳዮችን የሚያንጸባርቁ መሆናቸውን እንገነዘባለን። ከሁሉ በፊት ገበሬው የሙያውን ታላቅነትና ለህልውና አስፈላጊነት በመግለጽ ለግብርና ያለውን ፍቅርና አክብሮት በጠነከረ ሁኔታ የሚያሳይባቸው ግጥሞችን እናገኛለን። የሚከተሉት 3 ምሳሌዎች ይህንኑ የሚያመለክቱ ናቸው። 1. እኔስ አርሳለው አልመረርም ችግር በወንጭፍ አይባረርም ጥምጥም መጠምጠም ራስ ይመልጣል አጎዛ ታጥቆ ማረስ ይበልጣል። 2. ካልረባሽ ሁመት ይሻላል እርሻ በሰፊ ድግር በሹል ማረሻ። 3. ረደግ ሚዜ ደግ ባልንጀራ እርሻ ረስ እያለ ያበላል እንጀራ። ከሁሉም እርሻ ደግ ብላት አፈር መስሎ ሰርቶ ጌታ መስሎ መብላት። የግብርና ስራ ዋናነት ወይም ለህይወት አስፈላጊነት ያለ በሬው ሊታሰብ አይችልም። የሀገራችን ገበሬ በአብዛኛው የሚያርሰው በበሬ ነው። በሬ ለግብርና ስራ ከፍተኛ አገልግሎት የሚሰጥ የቤት እንስሳ መሆኑም እውቅ ነው። በአጠቃላይ የገበሬው ህይወት ከበሬው ጋር በጠበቀ ሁኔታ የተቆራኘ መሆኑም ይታወቃል። በስነ ቃል ግጥሞች ይህ የበሬው ለታ ይታወሳል። ገበሬው ሲያንጎራጉር በሬውን ያሞግሳል። ለምሳሌ እንደዚህ፣ 1. በሬ ካላንተማ አያ ካላንተማ አይኔ የማይልኝ ጆሮ የማይሰማ በሬ ያለህ ማን ነው ስምህን አሳንሶ መንግስተ ሰማያት ሳይልህ ጨርሶ። 2. እንኳን ጥሬውን ይብላው ዱቄቱን በሬ አይደለም ወይ ያቀናው ቤቱን። 3. አሁን ማን አለና እንደ በሬ ወንድ ሞፈር ቀንበር ይዞ መሬት የሚቀድ። አሁን ማን አለና በበሬ ማይኮራ ወተቱ ከጓዳ ምርቱ ከጎተራ። የግብርና ስራውን ወቅቱን እየጠበቀ ያላጠናቀቀ ወይም የስራውን አድካሚነት እያስታወሰ ገሸሽ የሚልና ስራውን የሚጠየፍ ባላገር በሌሎቹ ገበሬዎችና በአካባቢው ሰዎች ዝቅ ያለ ግምት ይሰጠዋል። በስንፍናው ይወቀሳል፣ ይሰደባል። በወቅቱ ጠንክሮ ባለመስራቱ በቤተሰቡ ላይ የሚያመጣው ችግር እየተወሳ የማይረባ ሰው መሆኑ በየአጋጣሚው ይነገርለታል። የግብርና ስነ ቃላዊ ግጥሞች ይዘት ሌላው ገጽታ እንዲያሉትን ባላገሮች ለመውቀሻና ለማንቋሸሻ ማገልገላቸው ነው። ቀጥሎ የተሰጡት ምሳሌዎች ሰነፍ ገበሬን የሚወቅሱ ናቸው። 1. አንተ እርሻ ትረስ ይረስ አገሩ እንዳይነካካህ ጓልና ፈሩ። አንተ እርሻ ትረስ ይረስ አባትህ ጭቃ እንዳይነካው ድንቡሌው ባትህ። 2. በዚያም በዚያም ዘልቆ ታላሉት ሀይ ሀይ ጎጆ ቀዳዳ ነው ያስበላል ተባይ። ያላረሰ ጎበዝ እርፍ ያልነቀነቀ የሰኔ ጊዮርጊስ ወፍጮ የወደቀ። 3. በበጋ ረስ ቢሉት ፀሐዩን ፈራና በሐምሌ ረስ ቢሉት ዝናቡን ፈራና ልጁ እንጀራ ቢለው በጅቡ አስፈራራ። ግብርናን ገሸሽ የሚለው ሰነፉ ገበሬ በዚህ አይነት ሲወቀስ፣ ታታሪውና በሙያው የተመሰገነው ደግሞ በአካባቢውና በመንደሩ ሲሞገስና ሲወደስ ይታያል። ባስተራረሱ፣ በሰብል አጠባበቁ፣ በሚያገኘው ምርትና ጊዜውን እየጠበቀ ተገቢውን ስራ በማከናወኑ ከፍ ያለ ከበሬታ ይሰጠዋል። በአርአያነትም እየተጠቀሰ ጉብዝናው ይደነቃል። 1. በሬ ገራፊ እስከ ቅንድቡ ነጭ ጤፍ አብቃይ እስከ ድንበሩ የግራሩን ስር መንጥሮ ቢያርሰው ነጭ ጤፍ አብቃይ ጅብ የማይጥሰው። ጥርስ የመሰለ ነጭ ጤፍ አብቃይ ጉም ጉም ያለ ጋግር ዳነቃይ። 2. በፌሮ ማረሻ ምድር አስጨናቂ እስከ ረፋ ዳርሶ መቶ መቶ ወቂ ቆዩ ባለመቶ ባለሺና ገር መስከረም አዝላቂ አንድ ምስለኔ አገር። 3. የወየኖ ጌታ የስመጥሩ የጫሎ ጌታ የስመጥሩ ማበሌ መታው ይመስላል ፈሩ። የወይኖ ጌታ የቀኙ በሬ የጫሎ ጌታ የግራ በሬ እርፉ እስኪነጋ ኮልኳይ ገበሬ። አስተራረሱን ሀገር ያወቀው ጎተራው በጤፍ የተጨነቀው እየተባለ ለጠንካራውና ስራውን ለሚያስመሰግነው ገበሬ ዜምለታል። በስነቃል ዜማዎች ግብርናን በሬንና ገበሬን ማንሳት ብቻ አይደለም የተለመደው፣ የሚወዱትን የሚያደንቁትን ሰው ማነሳሳትም ዘውትራዊ ነው። ገበሬው ስለሚወዳት ወይም ልቡን ስለሰረቀችው ጉብል ያንጎራጉራል። የፍቅር ስሜቱን የሚገልጽባቸው ግጥሞች ገበሬው በሚያከናውናቸው የተለያዩ ስራዎች ወቅት ሲዜሙ ይሰማል። ላብነት ያህል ሶስቱን እንሆ። አንድ፣ በሬው ሲያሰቃየኝ አልጠመድ ብሎ አጥማጅ ልትሆነኝ መጣችልኝ ቶሎ። አራሽ ነኝ ገበሬ እኔ ወዳጅሽ፣ ጅራፍ ሳስጮህልሽ አጫውሽኝ መተሽ። ሁለት፣ በሮቹን ጠምጄ እርፉ ሲያንገላታኝ መጣቻች ቆንጆ ስራ ልታስፈታኝ። ውጣውረድ ብዬ እንዳላርስበት መጣ አፈሩ ላይ ዘፋለችበት። ሶስት፣ ተይኝ አላልሁም ወይ ይህና መልሽን፣ ጭድ እንዳየ በሬ ጓሮ መዞርሽን። ጭድ ያየ በሬ እንኳ ጎርሶ ይመለሳል፣ አንቺ እስከ መሄድሽ መያዝሽ ይብሳል። ገበሬው ፍቅሩን ብቻ ሳይሆን በኑሮ የሚመኘውን መልካም ነገርና እምነቱን ሁሉ በስነ ቃል ግጥሞች ይገልጻል። ተከታዮቹ ይህን የገበሬውን ምኞት የሚያንጸባርቁ ምሳሌዎች ናቸው። አንድ፣ ማረስ ድቡል መሬት ማግባት ጠይም ሸጋ፣ መጥመድ ቂጣም በሬ ማስከተል ወንድም ነው፣ ከዚያ ያነሰማ ሰንካላ ኑሮ ነው። ሁለት፣ እረ ማለስ ማለት ጎድጓዳ ማሳ ነው፣ እረ መጥመድ ማለት የላም ልጅ በሬ ነው፣ እረ መጫን ማለት ዋርዳ ሳሙና ነው፣ እረ ማግባት ማለት ጠይሞ ዘና ነው፣ እረ ማምረት ማለት ሙሬ ጀገሬ ነው፣ ከዚህ በተረፈ ውሽልሽል ኑሮ ነው። ሶስት፣ ሰርቼ ሰርቼ ካላማረ ምርቱ ሳይሻል አይቀርም ቁጭ ብሎ ማየቱ፣ በሬ በሬ ብዬ ምን ብወዘውዘው፣ በሬ በሬ ብዬ ምን ብነዘንዘው፣ አይበላ እንጀራ አምላክ ካላዘዘው። ከነዚህ በተጨማሪ ገበሬው በስራ ላይ በሚያሰማቸው ዘፈኖችና እንጉርጉሮች ብሶቱን፣ ጥላቻውን፣ ተቃውሞውን እንዲሁም በዘመኑ በሚያያቸው ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ክንዋኔዎች ላይ ያለውን አስተያየት ያንጸባርቃል። ባላገሩ በአደባባይ የማይናገራቸውና የማይሰነዝራቸውን ተቃውሞዎችና አስተያየቶች የግብርና ስራውን በሚሰራበት ጊዜ በመናገር በውስጡ ያመቀውን ያወጣዋል። የበደለውን የአካባቢ ባለስልጣን ተግባር የሚያማርርበት፣ የባለስልጣኑን ክፋትና ጨካኝነት የሚገልጽበት አንደኛው መንገድ ይኸው የስራ አጋጣሚው ነው። ገበሬው የአካባቢው የቅርብ ባለስልጣን ጉቦ ወይም መማለጃ አምጣ እያለ ሲያስጨንቀውና ሲያንገላታው፣ ይህም ሁሌ ሲሆንበት እንዲህ ይላል። የሀብታሙማ ቤት ዛሬስ መቸገረ፣ የድሃው ነው እንጂ ገመዱ ያጠረ። ወይም ማር ቢኖረኝ 20 ብር ከባህር ገብቼ አልቀልጥም ነበር በማለት ምሬቱን ገልጿል። የሰው ክፉ ድርጊት ያስመረረው ደግሞ ፈንዛና ቦራ ተደጋገፉ፣ ሰው ምቀኛ ወራቱ ክፉ፣ በፊ ኮበለለ ጥቅሉን ጨምሮ ቀኔ ወጣለታ እመጣለሁ ብሎ እያለ መከፋቱን ይገልጻል። የሚከተለው ደግሞ የጊዜውን እና የስርዓቱን አስከፊነት ከሚገልጽባቸው የግብርና ላይ ግጥሞች አንድ ምሳሌ ነው። ከጀግናው መኝታ ጊደር ሸናችበት፣ እንዴት ካለው ጊዜ እኛ ደረስንበት። አወይ በእኛው ጊዜ የተሰራው አልጋ ወይ አያስኮረኩም ወይ አያዘረጋ። እስካሁን በግብርና ስራ ላይ የሚሰሙ ግጥሞችን በምሳሌነት በመውሰድ የስራ ዘፈኖችን ጥቂት መልኮች አይተናል። የስራ ዘፈኖች በተዘፈኑበት ማህበራዊ አጋጣሚ ላይ ብቻ እንደማያተኩሩም ተገንዝበናል። በይዘታቸው ስለሚሰራው ስራ ብቻ ሳይሆን ስለ ሌሎች ጉዳዮችም እንደሚያወሩ ተረድተናል። ከግብርና ስራ ውጪ ሌሎች የስራ ዘፈኖች ያሉ መሆናቸውንም መገንዘብ ይኖርብናል። የክብረ በዓል ዘፈኖች፣ ሰዎች እንደየአካባቢያቸውና እንደየባህላቸው ወቅታቸውን እየጠበቁ የሚመጡ ክብረ በዓላትን ያከብራሉ። አንዳንዶቹ ክብረ በዓላት በእምነት ላይ ተመሰረቱ ሃይማኖታዊና መንፈሳዊ ሲሆኑ፣ የቀሩት ደግሞ ዓለማዊ ናቸው። የዘመን መለወጫ፣ የጥምቀት፣ የታቦት ንግስ፣ የጾም ፍቺ፣ የልደት፣ ያረፋና የመውሊድ በዓላትን በምሳሌነት መጥቀስ ይቻላል። በሌላ በኩል ደግሞ እንደ የማህበረሰቦቹ እምነትና የአኗኗር ስርዓት በከብት አርቢዎች ዘንድ ከከብት ማርባት ስራ ጋር፣ በአራሾች ዘንድ ደግሞ ከግብርና ምርት ጋር የተያያዙ ልዩ ልዩ ክብረ በዓላት ይገኛሉ። በእነዚህ በጠቀስናቸው ክብረ በዓላት ላይ በሚደረጉ ስነ ስርዓቶች ላይ የሚሰሙ ዘፈኖች፣ ግጥሞች ምድባቸው ከስነ ቃል መሆኑ ቀደም ብሎ ተጠቅሷል። እነዚህ የስነ ቃል መልኮች የክብረ በዓላቱንና እለቱ የሚከበርላቸውን ቅዱሳንና የሃይማኖት መሪዎች ታላቅነት፣ ክብርና ሙገሳ የሚገልጹ ናቸው። በተጨማሪ የአክባሪዎቹን አድናቆት፣ ምስጋና፣ ጸሎትና ልመና፣ ምኞት እንዲሁም ከነዚህ ጋር ተመሳሳይነት ያላቸውን ጉዳዮች የሚያነሱ ናቸው። በክብረ በዓላት ላይ የሚሰሙ ዘፈኖች፣ ግጥሞችን ለመገንዘብ ጥቂት ምሳሌዎችን ቀጥለን እንመለከታለን። በኦርቶዶክስ ክርስቲያኖች ዘንድ ከሚከበሩት ክብረ በዓላት መካከል አንዱ የጥምቀት በዓል ነው። በዚህ በዓል ላይ በየአካባቢው የተለያዩ ዘፈኖችና ጭፈራዎች ይደረጋሉ። ለምሳሌ የሚከተሉት በቃና ዘገሊላ በዓል ላይ ከሚሰሙት ግጥሞች መካከል ሁለቱ ናቸው። የተጠቀሱት ምሳሌዎች ስነ ቃል በመሆናቸው ከትውልድ ወደ ትውልድ የተላለፉና የሚተላለፉ መሆናቸውን ልብ ማለት ያስፈልጋል። እየው ሎሌው ሲያምር፣ ሎሌው ሲያምር፣ የሚካኤል ደብር፣ እየው ሎሌው ሲያገሳ፣ ሎሌው ሲያገሳ፣ የሚካኤል አንበሳ፣ አየሽ ወይ ቄሱን ደብተራውን፣ አየሽ ወይ ደብተራ ቅኔ ሲመራ፣ ሶራ ሶራ ልበሺ፣ ሶራ ልበሺ፣ ለሚካኤል ያደርሺ ሶራ ልበሺ፣ ሶራ ሶራ ለብሶ አደር፣ ሶራ ለብሶ አደር፣ የሚካኤል ወታደር ሶራ ለብሶ አደር፣ ሶራ ሶራ ለብሳለች፣ ሶራ ለብሳለች፣ ለሚካኤል አድራለች። የሚቀጥለው የክብረ በዓል ግጥም ደግሞ በቅዱስ ላሊበላ የታቦት ንግስ በዓል ዕለት ከተሰሙት አንዱ ነው። አይኔ ዓለም አይ እግሬ ደርሶ፣ አይኔ ዓለም አይ እግሬ ደርሶ፣ የድንጋይ ወጋግራ የድንጋይ ምሰሶ፣ ቅዱስ ላሊበላ የላስታው ደብር፣ ውስጡ አረንጓዴ ነው ባህር፣ ረ እንደምን አርጎ አነጸው፣ የመጥረቢያው እንኳ እጄታ የለው። ይሄኛው የታቦት ንግስ ግጥም ደግሞ በሚጣቅ አማኑኤል ዕለት የሚሰማ ነው። ረሰይ አማኑኤል፣ ረሰይ አማኑኤል፣ አማኑኤል ካለ ባለቤቱ፣ እሱ ካለ ባለቤቱ፣ ጨው ቤለም ይምራል የጅረቱ፣ ቅዱስ አማኑኤል የሚጣቁ ንጉስ፣ የሚጣቅ ወይበላ ትሰራለህ አሉ የፈረስን ገላ። ወሎ ውስጥ ገታ በሚባል ቦታ በየአመቱ የነብዩ መሐመድ መውሊድ በዓል በሚከበርበት ዕለት ሼህ ሰይድ ቡሽራ በተባሉ ታዋቂ መንፈሳዊ ታላቅ ሰው ስም የሚከበር በዓል አለ። በዚህ ዕለት የሃይማኖቱ ተከታዮች ከተለያዩ አካባቢዎች በዓሉን ለማክበር ይሰባሰባሉ። በዚሁ በዓል ላይ የተለያዩ ስነ ስርዓቶች ይካሄዳሉ። ከስነ ስርዓቶቹ መካከል ሴቶች ብቻ በሚሳተፉበት ጭፈራ አለ። በዚህ ጭፈራ ላይ ከተሰሙት ግጥሞች መካከል የሚከተለው አንዱ ነው። ዘይነው ነብዬ ወዳጄ ሆይ፣ አሰላም አሌይኩም ያለሙ ኑሩ፣ ጦይባ ወርጄ አብሬ ሁል ኑር፣ አሰላም አሌይኩም ያለሙ ዳኛ፣ ጦይባ ወርጄ እስርክ ልተኛ፣ መካ መዲና ላይ ከፈረ ፊረቱ፣ ሞቼ በተገኘው እንደ ግመሊቱ፣ እንኳን በውሃና ቢታጠር በሳት፣ ምኞቴን አልተውም መዲና መሬት፣ ባህሩን ማን ባሻገረኝ፣ አንቱ ጋ ጉዳይ ነበረኝ፣ ነቢይ ሲወለዱ አሚናት ሲያምጡ፣ አራቲሽ መሊካ ሊያዋልዱ መጡ፣ የእኛ ረሱ ሰለላ ተገኙ በሸርጡ። ይህ ግጥም በክብረ በዓሉ ላይ የሚከወን በመሆኑ የሰሙትና ችሎታ ያላቸው ሁሉ ተመሳሳይ በዓል በሚደረግበት ጊዜ ሊያዜሙትና ከአንዱ ወደ ሌላው ሊያስተላልፉት እንደሚችሉ ይገነዘቧል። የልጆች ጨዋታ። ልጆች በየዕድሜ ደረጃቸው የተለያዩ ጨዋታዎች ይጫወታሉ። በቤታቸው፣ በሰፈራቸው፣ በትምህርት ቤታቸው እንዲሁም በገጠር ከብት በሚያግዱባቸው ቦታዎች በሚፈጥሯቸው አጋጣሚዎች እየተሰባሰቡ እንደየባህላቸው የሚጫወቷቸው ልዩ ልዩ ጨዋታዎች አሏቸው። ብዙዎቹ የልጆች ጨዋታዎች በቅጥምና በዜማ የሚቀርቡ ሲሆን እንደ ማንኛውም የስነ ቃል አይነት ካንዱ ወደ ሌላው በመተላለፍ የሚኖሩ ናቸው። ጨዋታዎቹ የየራሳቸው ደንብና ስርዓት ያላቸውና ልጆቹ ራሳቸው በሚፈጥሯቸው ወላጆቻቸው በቤተሰብና በጎረቤት የሚገኙ አዋቂዎች እንዲሁም መምህሮቻቸው ልጆቹን ለማጫወት በሚያመቻቿቸው አጋጣሚዎች ላይ የሚከወኑ ናቸው። አንዳንዶቹ ጨዋታዎች ወንዶችና ሴቶች ልጆች በጋራ የሚጫወቷቸው ሲሆኑ ሌሎች ደግሞ ለየብቻቸው የሚጫወቷቸው ናቸው። የልጆች ጨዋታ ክዋኔ እንደ ባህሉ እንደ ጨዋታው አይነትና እንደ የልጆቹ እድሜ የተለያዩ መልኮች ቢኖሩትም በአብዛኛው በአካል እንቅስቃሴ ታጀበ ነው። ልጆች ብዙ ጊዜ የሚጫወቱት በመዝለል፣ በመሮጥ፣ በመቀመጥ፣ በመነሳት፣ እርስ በርስ በመነካካት፣ እጅ ለእጅ በመያያዝ፣ አይንን በመጨፈን፣ እጅና እግርን በመዘርጋት፣ ክብ ሰርቶ በመቀመጥ ወይም በመቆም፣ በመስመር በመደርደር፣ በመንበርከክ፣ በሌሎችም እንቅስቃሴዎች ነው። በጨዋታ ጊዜ የሚሏቸውም ዜማዎች ከነዚሁ እንቅስቃሴዎች ጋር በሁባር የሚሄዱ ናቸው። በልጆች ጨዋታ ጊዜ ከሚዜሙት ግጥሞች አብዛኞቹ አጠር አጠር ያሉ ፍጥነት የሚታይባቸውና ቃላትን ሀረጋትንና አረፍተ ነገሮችን የሚደጋግሙ ሲሆኑ ጥቂቶች ደግሞ ረዘም ረዘም ያሉና የመተረክ ባህሪ ያላቸው ናቸው። ካጫጭሮቹ ማሐረቤን ያያችሁ፣ ጉልበቴ በርታ በርታና እንቡሼ ገላ የተሰኙትን በብዙ ቦታዎች የሚታወቁትን ጨዋታዎች በምሳሌነት መጥቀስ ይቻላል። ማሐረቤን ያያችሁ፣ እባካችሁ፣ አላየንም፣ ማሐረብ አላየንም፣ ማሐረቤን ያያችሁ፣ እባካችሁ፣ አላየንም፣ ማሐረብ አላየንም። ይህ ልጆች በቅብብል የሚያዜሙት ነው። አንዷ ማሐረቤን ያያችሁ ባኳችሁ ስትል የቀሩት አላየንም፣ ማሐረብ አላየንም ይሏታል። ጨዋታው የሚከወነው ልጆች ክብ ሰርተው በመቀመጥ ማሐረብ በአንዷ በስተኋላ በመደበቅ ነው። ልጅቷ ማሐረቡ የት እንደተደበቀ ፈልጋ ማግኘት አለባት። ጉልበቴ በርታ በርታ፣ ጉልበቴ በርታ በርታ፣ አበልሃለሁ የሽምብራ ቂጣ፣ አሁንም አይደል ወደ ማታ፣ ወደ ማታ፣ ወደ ማታ። ይህ ልጆች ቁጢጥ ብለው ተረከዛቸው መሬት ሳይነካ በእጃቸው ጉልበታቸውንም መሬቱንም እየነኩ በመቀመጥ ወደፊት ነጠር ነጠር እያሉ በመሄድ የሚጫወቱትና የውድድር መንፈስ ያለበት ጨዋታ ነው። እንቡሼ ገላ፣ እንቡሼ ገላ፣ ሜዳ ነው ብዬ ገደል ልገባ፣ ገደል ገብቼ ልወጣ ስል ጅቡ መጣብኝ ከቂጤ ስር። የሚከተሉት ሶስቱ ራምሳለ፣ መሶበ ወርቄ፣ እቴሜቴ ደግሞ ረዘም ካሉት ጨዋታዎች መካከል በምሳሌነት የሚጠቀሱ ናቸው። አንድ እቴሜቴ የሎሚ ሽታ፣ ያ ሰውዬ ምን አለሽ ማታ፣ ምንም ምንም ምንም አላለኝ፣ ትዳሩን ፈቶ ልውሰድሽ አለኝ፣ አይወስድሽም ትዳሩን ፈቶ፣ ምሎልሻል ጋሻ ጦር ደፍቶ፣ ማላ ማላ የጎበዝ ማላ፣ ፉት ይላታል እንደ ጉሽ ጠላ፣ ከቤቴ በራይ ቁራ ሰፍሮ ቁራ ሰፍሮ፣ የለችም ቢሉት ሄዶ በሮ ሄዶ በሮ፣ እኔን ያብርረኝ ያብርረኝ ያብርረኝ፣ የዝሆና ሞት ያስጠጣኝ ያስጠጣኝ፣ የዝሆና ሞት መራራ ነው መራራ ነው፣ የጎበዝ ልቡ ተራራ ነው ተራራ ነው፣ ተራራ ሄጄ ስመለስ ስመለስ፣ አህያ ሞቶ ጅብ ሲያለክስ ጅብ ሲያለክስ፣ ቁንጫ ቆሞ ቆማ ስትቀድስ ስትቀድስ፣ እባብ አንገቱን ሲነቀስ ሲነቀስ፣ የታረደው 50 ዶሮ የደረሰኝ አንድ ዶሮ፣ እሷን ይዤ ጓሮ ለጓሮ። ሁለት አራምሳለ፣ አራምሳለ፣ አረወይ፣ አረወይ፣ አረ እንዴት ነሽ፣ አረ እንዴት ነሽ፣ አለው በመከራ እምባይን ሳዘራ፣ ለምን ታዘሪያለሽ አገዳ እየበላሽ፣ አገዳም የለኝ ምስኪን ደሃ ነኝ፣ ምስኪን ደሃ ሆነሽ ምን በልተሽ ታድራለሽ፣ ባገኝም በልቼ ባጣም ተደፍቼ፣ ይድፋኝ ይደፋፋኝ ጦም ማደርሽ ከፋኝ፣ የደጅሽ እንኮይ አልበሰለም ወይ፣ ቢበስል ባይበስል ትመጪ ይመስል፣ መምጣቱንስ መጣው አንዳች ጫዋች አጣው። ሶስት መሶበ ወርቄ ተሽከረከረች፣ አባይን ዙራ በደም ተነከረች፣ አበሉሽ ወይ አጠጡሽ ወይ፣ እንኳን ሊያበሉኝ እንኳን ሊያጠጡኝ፣ አስረው ገረፉኝ፣ ማነው ገራፊው ጠጅ አሳላፊው፣ እስቲና በሉት ኮበለላሉ ሚስቲቱን ጥራት ወለደች አሉ ምን ወለደች የኮባ ቅጠል እሷንም ይዞ ገደል ለገደል ገደል ለገደል ከልጆች ግጥሞች ማከል ትርጉም ያላቸውና ይዞታቸውም የልጅነት ጊዜን ወቀሳንና ሙገሳን ወቅታዊ ሁኔታዎችንና ልዩ ልዩ ማህበራዊ ህይወት ነክ ነገሮችን የሚያንጸባርቁ ይገኛሉ። ለምሳሌ ወሎ ውስጥ በተለያዩ አካባቢዎች እረኞች በከብት ስምሪት ጊዜ ለጨዋታ ፋታ ሲያገኙ የሚናገሯቸውና የሚያዜሟቸው ግጥሞች አሉ። እነዚህ የእረኛ ግጥም በመባል የሚታወቁና በአካባቢው ልማድ መሰረት የወቅቱንና የወደፉትን ሁኔታ ይጠቁማሉ ተብሎ የሚታመንባቸው ናቸው። ግጥሞቹ የተለያዩ ማህበረሰባዊ ጉዳዮችን የሚያነሱና ከአካባቢው ማህበረሰብ ፍላጎትና ምኞት ጋር የሚገጥሙ ናቸው። የሚከተሉት ምሳሌዎች ጊምባ በተባለው ቦታ እረኞች ሲሏቸው የተሰሙ ናቸው። አህያ መጣች ተጭናሻኛ በልግና መህር እጓሮተኛ አህያ መጣች ተጭና ሞፈር ቅቤ እንደ ጭቃ እህል እንዳፈር አህያ መጣች ተጭና ጉቶ አንዲቱ ጉድጓድ ሆናለች መቶ እነዚህ ስንኞች ወቅቱ ምርት የተተረፈረፈበት የጥጋብና የደስታ ጊዜ መሆኑን ያመለክታሉ። የሚቀጥሉት ደግሞ ጊዜው መጥፎ መሆኑን የሚጠቁሙ ናቸው። አህያ መጣች ተጭና ጉፍታ ወረርሽኝ መጥቷል የሚያንገላታ አህያ መጣች ተጭና እንዶድ ክፉ ቀን መጥቷል የሚያካክድ በሰዎች ዘንድ የሚታዩ መጥፎ ባህሪያትን ደግሞ በሚከተሉት ስንኞች አይነት ያውግዛሉ። አህያ መጣች ተጭና ቀንበር ምቀኛ ሁሉ ሞቶ ይቀበር አህያ መጣች ተጭና ገሳ ሸረኛን ሁሉ እባክሃንሳ በሌላ በኩል ደግሞ በልጆች ጨዋታ ጊዜ ትርጉም ሳይኖራቸው የጨዋታውን ክዋኔ ለማድመቅ ወይም ለድምጻቸው ለምታቸውና ለዜማቸው ሲባል የሚባሉ ቃላትንና ሐረጋትን ያዙ የጨዋታ አይነቶች እናገኛለን። ለምሳሌ በከተሞች በአብዛኛው ከሚሰሙት ጨዋታዎችና ትርጉም ከሌላቸው ማከል የሚከተሉት በምሳሌነት ሊጠቀስ ይችላል። ድምቢሽ ለድምቢሽ ድምቢሽ ኖራ ኖራ መስኮራ መስኮር ኮርኪ ኮርኪ ሰላሌ ሰላሌምቦ ሌምቦ ክፍሌምቦ ክፍሌ ላንካ ላንካ የሸማኔ ዋርካ ትላንትና ማታ ጭቃ ስታቦካ በትልቁ ማንካ በትንሹ ማንካ። የሚከተለው ደግሞ ከሞጣ አካባቢ የተገኘ ትርጉም አልባ የጨዋታ ግጥም ነው። አንዲና ወላዲና ወላድ ቀፎ ቀንዲ ለፎ ለፎ አምሳያ ተኮርኮር ተፋንድያ። እንደማንኛውም የስነ ቃል አይነት በልጆች ጨዋታ ላይ የሚዘሙ ግጥሞች በተለያዩ አካባቢዎች ሲከወኑ የሚታዩባቸው ለውጦች አሉ። እነዚህ ለውጦች በአንድ በኩል በአካባቢው በሚናገረው የቋንቋ ዘዬ የተነሳ ሊሆኑ ይችላል። ለምሳሌ አሊ ሆይ አላሊ ሆይ የተሰኘው ዜማ በሶስት የተለያዩ ቦታዎች ሲሰማ የታየበትን ለውጥ እንመልከት። የመጀመሪያው በአዲስ አበባ፣ ሁለተኛው በሞጣ፣ ሶስተኛው ደግሞ በአሰል ላይ ተሰሙ ናቸው። አንደኛ አሊ ሆይ አላሊ ሆይ ገረዴን አያችሁ ሆይ ገረዴ ማርያም ስማ ብርኩማ ተሸክማ ብርኩማ የዳገቴ የሸማ ቅዳዶቴ ቀድጄ ቀዳድጄ ሰጠኋት ለአልበጄ አበልጄ ብትወደኝ ጨረቃ ሳመችኝ ጨረቃ ድንቡል ቦቃ አጤ ቤት ገባች አውቃ አጤ ቤት ያሉ ልጆች ፈተጉ ፈታተጉ በቁልፊት አስቀመጡ ቁልፊቷ ብትሰበር በዋንጫ ገለበጡ አጃ ቆሎ ስንዴ ቆሎ ይቺን ትተሽ ይቺን ቶሎ። ሁለት አሊ ሆይ አላሊ ሆይ ገረዴን አያችሁ ሆይ ገረዴን ማርያም ስማ ቁርቁባ ተሸክማ በሰጠው ለመንግስቴ መንግስቴ ተናዳፊ ቡልቃን አሳላፊ አጃ ቆሎ ስንዴ ቆሎ ለማን ይሆን ለወይዘሮ አንሻሉሽ ቶሎ ቶሎ። ሶስት አሊ ሆይ አላሊ ሆይ ገረዴን አያችሁ ሆይ ገረዴን ማርያም ስማ ብርኩማ ተሸክማ ብርኩማ የዳገቴ የሸማ ቅዳዶቴ ቀድጄ ቀዳድጄ ሰጠኋት ላበልጄ አበልጄ ብትወደኝ ጨረቃ ሳመችኝ ጨረቃ ድንቡል ቦቃ አጤ ቤት ገባች አውቃ አጤ ቤት ያሉ ሰዎች እንክርዳት ፈታጊዎች ፈተጉ ፈታተጉ በቁልምጭ አስቀመጡ ቁልምጭ በተሰበር በዋንጫ ገለበጡ አጃ ቆሎ ስንዴ ቆሎ ይቺን ትተሽ ይቺን ቶሎ በዚህ አሊ ሆይ አላሊ ሆይ በሚባለው ጨዋታ በመጀመሪያውና በሶስተኛው ብዙ ለውጥ አይታየም። በመጀመሪያው ቁልፊት የሚለው ቃል በሶስተኛው ቁልምጭ ተብሏል። በሶስተኛው የሚፈተገው ነገር እንክርዳት ሲሆን በመጀመሪያው ይሃል ተጠቀሰም። በመጀመሪያው አጤ ቤት ያሉ ልጆች ሲል ሶስተኛው ግን አጤ ቤት ያሉ ሰዎች ይላል። ከነዚህ በስተቀር ሁለቱ አንድ አይነት ናቸው። የሞጣ ልጆች የተጫወቱት ከሁለቱ ጋር ሲነጻጸር የጎላ ልዩነት ያለው መሆኑን ያጤኗል። እስካሁን የተመለከትናቸው በልጆች ጨዋታ ጊዜ የሚሰሙትን ግጥሞች ነው። ከነዚህ ውጪ ልጆች እንደየቋንቋቸውና እንደየባህላቸው የተለያዩ በዓላት ለምሳሌ እንደ ቡሄ፣ የዘመን መለወጫ፣ የጾም ፍቼ የመሳሰሉት ሲከበሩ የሚያዜሟቸው ግጥሞች አሉ። እነዚህ ግጥሞች እንደ ስነ ቃልነታቸው ከአንዱ ወደ ሌላ በመተላለፍ ይኖራሉ። እንደየዘመኑም ሁኔታ ለውጥ ይታይባቸዋል። ከነዚህ በዓላት ጊዜ ግጥሞች ላብነት ያህል ጥቂት እንመልከት። የሚከተሉት የሙገሳ ስንኞች በአዲስ አበባ በአርሲ ነገሌና በወረኢሉ ከተሰሙ የቡሄ በዓል ግጥሞች የተወሰዱ ናቸው። አንደኛ፣ እዚያ ማዶ አንድ ባትሪ፣ እዚህ ማዶ አንድ ባትሪ፣ የኔም አባባ ባለ ዲግሪ። እዚያ ማዶ በረኪና፣ እዚህ ማዶ በረኪና፣ የኔም አማማ ባለ መኪና። ሁለት፣ እዚያ ማዶ አንድ አተር፣ እዚህ ማዶ አንድ አተር፣ የኔም አባባ ባለ ሄሊኮፕተር። እዚያ ማዶ ነጭ ቦሎቄ፣ እዚህ ማዶ ነጭ ቦሎቄ፣ የኔም አባባ ባለ ዶክዶቄ። ሶስት፣ የኔማ ጌታ ኮቴ ደረበው፣ ጃማን በሙሉ በቀን አረሰው። የኔማ ጌታ ባለ ጠመንጃ፣ ሹን ወታደር አሳጣው መሄጃ። ከዚህ በትይዩ ቀደም ባለው ጊዜ ተመዘገበውን ግጥም እንመልከት። የሚከተለው ምሳሌ መርሴ ሀዘን ወልደ ቂርቆስ በ1919 ዓመተ ምህረት የመዘገቡት ነው። በእነዚህ መካከለ የሚታየው ለውጥ ያጤኗል። እዚያ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል። ያንን ንግስ ውጪ ውጪ በድንካልጋ ተገልብጪ፣ ያቺ ድንካልጋ አመለኛ ያለ አንድ ሰው አታስተኛ። በአጠቃላይ በየአጋጣሚዎቹ የሚዜሙት ባህላዊ ዘፈኖች ማህበረሰቡ ስለተለያዩ ጉዳዮች ያለውን ስሜት የሚገልጽባቸው መሆናቸው ግልጽ ነው። ፍቅሩን፣ ጥላቻውን፣ ጭንቀቱን፣ ብሶቱን፣ ምኞቱን፣ ሀዘን፣ ደስታውን፣ በደል፣ ጭቆናውን ይናገርባቸዋል። እስካሁን በባህላዊ ዘፈኖች ስር በናሙናነት ከተመለከትናቸው ሌላ እንደየባህሉ የተለያዩ ዝማሪዎችና እንጉርጉሮች ያሉ መሆናቸውን መገንዘብ ያስፈልጋል። እዚህ ተመለከትናቸው ጥቂቶቹ ነው። አንዳንድ ጊዜ ሰዎች ለብቻቸው ሲሆኑ የሚሏቸው ለምሳሌ ጉዞ ሲያደርጉ ስራ ሲሰሩ የሚያንጎራጉሯቸው ብዙ ባህላዊ የጥቂት መስመር ግጥሞች እናገኛለን። እነዚህ የእንጉርጉሮ ግጥሞች ተብለው በአጠቃላይ ሲያመ የሚጠሩት አብዛኛውን ጊዜ የውስጥ ስሜትን፣ ትዝታን፣ ብሶትን፣ መከፋትን፣ ማዘንን፣ መቆርቆርን፣ ተስፋ ማድረግንና ተስፋ መቁረጥን በአንድ በተወሰነ አፍታ ለመግለጽ የሚባሉ ናቸው። የታወቀ ስሜትን ማስተንፈሻና ሐሳብን መክፈያ ሆኖ ያገለግላሉ። እንዲህ ያሉትን ግጥሞች በከተሞች በመኖሪያ ቤቶችና በንግድ ቤቶች ውስጥ ግድግዳ ላይ በጽሑፍ መስቀል የተለመደ ሆኖ እናገኘዋለን። እነዚህ የፈቀደ ሁሉ ሊያዜማቸው የሚችል የእንጉርጉሮ ግጥሞች በምን ሁኔታ ሊባሉ እንደሚችሉ መገመት ይቻላል። ለዚህ ጥቂት ባለ ሁለት መስመር የስነ ቃል ግጥሞች በምሳሌነት በመውሰድ ሁኔታውን እንመልከተው። አንጎራጎራለሁ የደላይ መስዬ፣ ሌሊቱ እንዲነጋ ቀኑ እንዲመሽ ብዬ። ጎስቋላ ኑሮ የሚኖረው ሰው የሚያንጎራጉረው ነው። የሚበላው ያጣ በችግር አለንጋ እየተገረፈ ቁም ስቅሉን የሚያይ። እንዲህ እያለ ብሶቱን የሚገልጽ ሰው ተቸግሮ በየቦታው የሚንከራተት ከቤቱ የሚላስ የሚቀመስ የሌለው ሊሆን ይችላል። ወይም አቅመ ደካማ በመሆኑ መስራት ተስኖት መከራውን የሚያይ መተዳደሪያው አስከፊ ስራ የሆነበት ይሆናል። የሚያገኛት መጠነኛ ገቢ ለዕለት ጉርስ ለአመት ልብስና ለቤተሰቡ መታደረደሪያ የማትበቃ ሆናበት ይሆናል። እናም የሚያደርገው ሲያጣ ቀኑ ጨለማ ሲሆንበት ብሶትን ሌሊቱ እንዲነጋ ቀኑ እንዲመሽ ብዬ ብሎ ይገልጻል። እንዲህ ያለ በማንጎራጎር ጊዜያዊ እፎይታን ያገኛል። ይህ ጎስቋላ ሲያንጎራጉር የሰማ ተመችቶት ነው የሚዘፍነው የሚል ግምት ይወስድ ይሆን? የደላይን መስዬ ማለቱ ምናልባት ይህን ለማፍረስ ይሆናል። የቀኑ መምሸትና የሌሊቱ መንጋት ለሱ ትርጉም አልባ ናቸው። ቀኑ ብሩህ ተስፋ ይዞለት አይመጣም፣ ሌሊቱም የተለየ ነገር አልሰጠው። ብቻ መፈራረቃቸውን እየተከተለ ጊዜውን ይገፋል። ሰው በምግብ ብቻ አይኖርም ይባላል። በየዕለቱ ከሚመገበው ምግብ በተጨማሪ ሌሎች የሚያስፈልጉት ነገሮች አሉ። ደስተኛ ሆኖ ለመኖር መንፈስ የሚያነቃቁና ስነ ልቡናዊ ፍላጎቶችን የሚያሟሉ ሁኔታዎች መኖር አለባቸው። ብስጭት፣ ንዴትና መከፋት ያስጨንቃሉ፣ የአእምሮ ረፍትም ይነሳሉ። ዘወትር በሐሳብ ባህር ውስጥ የሚዋኝ ሰው በኑሮ ተደሳች ላይሆን ይችላል። እንዲህ ያለ ሁኔታ ውስጥ ያለ ሰው ሁልጊዜ ብሶት ያሰማል። በልዩ ልዩ የሐሳብ ክሮች ተተብትቦ ሲቃተት ይኖራል። ከዚህ ቀጥሎ ያሉት ሁለት መስመሮች እንዲህ ላለው ሐሳብ መግለጫ የሚነገሩ ናቸው። እህህ ነው እንጂ ያከሳው ደረቴን፣ መቻል በላድራለው አንድ እንጀራ ራቴን። ይህ ሰው አራበውም ሆዱ አልጎደለም፣ ግን ብሶት አለው። የሱ ብሶት የሚበላው በማጣቱ አይደለም። ሰውነቱ የከሳውና የገረጣው የሚበላው አጥቶ ወይም ተርቦ አለመሆኑን ራሱ ተናግሯል። ግን የመንፈስ ፍላጎቱ አልተሟላለትም። አንድ ሐሳብ ይዞ ያብከነክነዋል። ይህም ሰውነቱን አክስቶታል። ምናልባት ኑሮ ዝቅተኛ በመሆኑ ተበሳጭቶ ይሆን? ወይም ሀብቱን በጉልበተኛ ተቀምቶ የሚወደው ሰው ሞተበትም ሊሆን ይችላል። ወይም ዘሩን የሚተኩለት ልጆች ባለመውለዱ ሐዘንና ምሬት ተሰምቶት ይሆናል። ይህ በአጠቃላይ እንዲህ የመሳሰሉትን የብሶት ሐሳቦች ለሚይዙ ሁኔታዎች ሊነገር የሚችል ግጥም ነው። ሌላዋ ብሶተኛ ደግሞ እንዲህ ትላለች። ከሳሽን ጠቆርሽን ይለኛል ባላገር፣ የሆዴን አውጥቼ ለስንቱ ልናገር። ሰዎች የሚያውቁት ሰው ላይ ለውጥ ሲያዩ አስተያየት ይሰጣሉ። ወትሮ ቀጭን የነበረው ሰው ወፍሮ ሲያዩት በመደነቅ ውፍረቱ ከምን እንደመጣ ይጠይቁታል። የሚያውቁት ሰው ከስቶና ገርጥቶ ሲያዩት በድንጋጤ ምን ነካህ፣ አሞህ ነበር በማለት ጥያቄያቸውን ያጅጎደጉዳሉ። ተጠያቂውም ሰው አንዳንዱ ምክንያቱን ሲናገር ሌላው ደስ አይለውም። በዚህ ግጥምም የተገለጸችው ሴት ከስታና ገርጥታ ያዩት የሆነችውን ሲጠይቋት በጥያቄያቸው የተደሰተች አትመስልም። ግን መክሳቷና መጎሳቆሏ ለሷም ቢሆን ግልጽ ነው። እንዲህ ከሰውነት ውጭ ያደረጋትም ሁኔታ እምታውቀው ይመስላል። አንድ የሚያብሰለስላት ነገር አለ። ይህንን ግን አውጥታ ለብዙ ሰዎች ማዳረስ አልወደደችም። ለጥቂቶቹ ግን የነገረች ይመስላል። ሆኖም ካለችበት ሁኔታ የምትወጣበትን ብልሃቱን ስላላገኙላት ብሶቷን በውስጧ አምቃ መያዟን መርጣለች። የየሰው ጥያቄና ከሳሽ ጠቆርሽ ማለት የሰለቻትና የመረራት መሆኗን ከግጥሙ መገንዘብ ይቻላል። መልመጃ፣ አንደኛ፣ ስነ ቃል የሚፈጠረው በአንድ ማህበራዊ አጋጣሚ ላይ ነው። ይህንን ነጥብ በአንዱ የስነ ቃል አይነት ምሳሌነት አስረዱ። ሁለተኛ፣ የአንድን ማህበረሰብ ስነ ቃል ማጥናት ምን እውቀታዊ ፋይዳ ያስገኛል? ሶስተኛ፣ የሚከተሉት ስነ ቃሎች በየትኞቹ የስነ ቃል አይነቶች ሊመደቡ እንደሚችሉ ለዩ። ሀ ነገሩ የሆነው አማኑኤል ሆስፒታል ውስጥ ነው። ብዙ የአእምሮ በሽተኞች ተሰብስበው ተቀምጠዋል። አንዱ ከፊት ለፊታቸው በአንድ ጠረጴዛ ላይ ተቀምጦ ያያቸዋል። እነሱም ተረጋግተው ተቀምጠው በተመስጦ ይመለከቱታል። እሱም አተኩሮ ያያቸዋል። ጠረጴዛው ላይ ወጥቶ በመቀመጡ የተናደደው የሆስፒታሉ ዘበኛ ከርቀት ሆኖ እየጮኸ አንተ ከጠረጴዛው ላይ አትወርድም ይለዋል። ጠረጴዛው ላይ ተቀምጦ የነበረው እብድ አልሰማውም፣ ዞሮም አላየውም። ሁለትና ሶስት ጊዜ ያህል ደጋግሞ ዘበኛው መልስ የሚሰጠው በማጣቱ ተናዶና ተበሳይቶ ይመጣና በጥፊ መቶት ከጠረጴዛው ላይ ጥለዋል። በዚህን ጊዜ ከመሬት ተቀምጠው ያዩት የነበሩት እብዶች እየጮሁ ተነጫነጩ። ጩኸታቸው ሰምቶ አንድ ዶክተር ከቢሮው እየረውጠ መጥቶ ምን ሆናችሁ ሲላቸው እየተነጫነጩ ቴሌቪዥናችንን ዘበኛው ሰበረብን አሉት። ለ ድሮ ጅብ አራቱም እግሩ እኩል ነበር አሉ። ታዲያ ያጅቦ በሩጫ የሚወዳደረው ስላል ነበር ፈጣሪ በጣም ፈጣን መሆኑን ያይና አንድ ነገር ማድረግ እንዳለበት ያስባል። አንድ ቀን ፈጣሪ ጅብን ይጠራውና አያጅቦ አንተ በሩጫ በጣም ፈጣን ስለሆንክ ከንፋስ ጋር ሩጫ እንድትገጥሙ ብዬ ነው ብሎ ይነግረዋል። ጅብም በደስታ ይቀበልና ከንፋስ ጋር ሩጫ ይወዳደራሉ። ጅብ አፍታም ሳይቆይ ንፋስን ቀድሞት ፈጣሪ ያለበት ጋር ይመለሳል። ፈጣሪም አንተ ከእንስሳት ብቻ ሳይሆን ከንፋሳትም በመብለጥህ በዚህ ሁኔታ ከቀጠልክ በምድር ላይ የፈጠርኳቸውን እንስሳት ስለምታጠቃ የኋለኛው እግርህ ማጠር አለበት ብሎ የኋለኛው እግር አሳጠረበት ይባላል። ከዚያን ጊዜ ጀምሮ ጅብ አንካሳ ሆነ። አራት የሚከተሉት ምሳሌያዊ አነጋገሮች በምን ሁኔታ ላይ ሊባሉ እንደሚችሉ ግለጹ። አንደኛ ምከረው ምከረው ባይሰማክ ንከረው። ሁለተኛ አፍንጫን ቢመቱት አይን ያለክሳል። ሶስተኛ ደፋርና ጭስ መውጫ ያጣም። አምስት ስነቃል ኗሪና ዘላለማዊ ነው ስንል ምን ማለታችን ነው? ስድስት በእንቆቅልሽና በምሳሌያዊ አነጋገር መሐከል ያለውን ያከዋወል ልዩነት አስረዳ። ሰባት ቀጥሎ በሰፈረው ተረት ሊተላለፍ የተፈለገው ጉዳይ ምን ይመስላችኋል? አህያ ፈረስና ውሻ ገበያ ይሄዳሉ። ከገበያው የሚፈልጉትን ገዝተው ሲመለሱ ተበታትነው ነበር። ከገበያው ሲመለሱ ጅብ ከመንገድ ይጠብቃል። መጀመሪያ ፈረስ ቀድሞ ሲመጣ ያገኘዋል። ዛሬ መሸመቻ አጥቼ ገበያ አልወረድኩም፣ እንዴት ነበር ገበያ ይለዋል። ፈረስም ጥሩ ነበር ብቻ ስጋ በጣም ውድ ነው ይልና ያልፋል። ቀጥሎም አህያ ስትመጣ ያገኛል። አህያይት ገበያ እንዴት ነበር ይላታል። ገበያ አልከኝ? የዛሬ ገበያ በጣም ጥሩ ነው። በተረፈ ውሻ ከኋላ ስላለ ብትጠይቃት በደንብ ትነግርሃለች። እኔ አሁን ደክሞኛል ብላ ታልፋለች። በመጨረሻም ውሻ ትመጣለች። ጅብም ፈረስና አህያን አሳለፍኩ፣ ውሻን ከተውኩ ጾሜን ማደሬ ነው ይላል። ውሻ ስትመጣ ገበያ እንዴት ሆኖ ዋለ ይላታል። ጥሩ ነው ከስጋ መወደድ በቀር ትሏለች። እኔ ደክሞኝ ሳልወርድ ቀረው፣ ስጋ ብቻ ነበር የምፈልገው። እንኳን አልወረድኩ ዋጋውንም አልችለውም ነበር ይላል። መቼም ጾሜን አላድር ፈረስና አህያን አሳልፍ ያለው ብሎ ዘሎ ሊያንቃት ሲል አይኗን ፍጥጥ አደረገች። ጅብም አይንሽ እንዴት እንዲህ ሊጠራ ቻለ ይላታል። ተነቅሸው ትለዋለች። በይ እኔንም ንቀሽኝ ይላታል። እሺ ትልና በአጋምሾ አይኑን ወቅታ ተጠፈዋለች። ውሽት አላ ያለኝ ይላታል። ትንሽ ቆይ ይሻልሃል ትለዋለች። በመጨረሻም እኔ መጠራረጊያ እስካመጣልህ እየመራሁ እዛ ዲብ ላይ ላስቀምጥ ብላ ገደል ከተተችው ይባላል። ስምንት አንድ ተራች አንድን ተረት ቀን ላይ አዋቂዎች ብቻ በተሰባሰቡበት አጋጣሚ፣ ምሽት ላይ ደግሞ ልጆች ብቻ በተሰባሰቡበት አጋጣሚ ቢተርተው ልዩነት ያለው ይመስላችኋል? ዘጠኝ የሚከተሉት የስነ ቃል ግጥሞች በምን በምን አጋጣሚ ሊባሉ እንደሚችሉ ለዩ። ሀ ያደሴ መሰሉ ቁርጥ እንዳባቱ ትቶልኝ ይሄዳል ጥሬ ከነ ሚስቱ ቅልውጥ ሰንብቶ ሲመለስ ቤቱ ተበድሮ ዘርቶ ጨረስ ነው በሸቱ። ለ መጣች መጣች ያቻት እናት አጅባ ከሰዎች መሃል አብባ መጣች ያቻት ትታያለች ገና በሩቅ ትሸታለች ያለኔ ማናለ ትላለች። 10 የተረትን ዋና ዋና ባህሪያት ዘርዝራችሁ አስረዱ። 11 ቀጥሎ የሰፈሩትን የስነ ቃል ምሳሌዎች ይዘት በመመልከት ለምን ለምን ተግባር ሊውሉ እንደሚችሉ ግለጹ። ሀ ሊቀመንበር ሆዳም እየስጋው ስሱ ደህና መሬት ሲያገኝ ወሰዳት ከራሱ የኮሚቴ መሬት እነ ጉድጓዲት ምርታቸው ብዙ ነው ዘራቸው ጥቂት መሬት ክፈል ብሎ ስልጣን ቢሰጣቸው ግብርን ለድሃው መሬት ለራሳቸው። ለ በነደርጉ ጊዜ ወንድ የወለዳችሁ እንደ መሃኖቹ ቀልጣችሁ ቀራችሁ የምትችሉ እንደሆን ዋጡ መልሳችሁ ቀን በወጣ ጊዜ ተወልዱታላችሁ። 12 አንድ ሰው ተነስቶ ስነ ቃል በገጠር ብቻ የሚሰማ የገጠር ሰዎች ባህል ነው ብሎ ክርክር ቢገጥማችሁ ስነ ቃል የገጠር ብቻ ለመሆኑን እንዴት ታስረዱታላችሁ? 13 በአፈ ታሪክና በሐተታ ተፈጥሮ መካከል ያለውን ልዩነት አንድ ምሳሌ በመስጠት አሳዩ። 14 ብዙዎቹ የስነ ቃል አይነቶች በአጫጭር ቅርጽ እንደሚፈጠሩ ተገልጿል። የዚህ ምክንያት ምን ይመስላችኋል? 15 የሚከተሉትን የስነ ቃል ግጥሞች በምን በምን ሁኔታ ውስጥ ያለ ሰው ሊያንጎራጉራቸው እንደሚችል በመገመት አጫጭር ትንታኔ ስጡ። ሀ ይሄድ ይሄድና እላለው ረፉ የጥርሷ ንቅሳት እየታየኝ ዘርፉ። ለ መሰስ እለዋለው ነገር አላበዛም እንጀራ ነው እንጂ ሰውን ሰው አይገዛም። አመሩሃ የሰው ወርቅ አያደምቅ ሲሉ ሰምቻለሁ የሰው ቤት የሰው ነው ሲሉ ሰምቻለሁ የህል ውሃዬንም ተቀምጫለሁ እንግዲህ ይበቃል አገር ለምጃለሁ።